ከዛሬ እህሜት የነበረውን ዛሬ ግን እሱ ገፍቶ በመጠየቁ እንዳጋጣሚ ሆኖ ይሄ በቤት ያለ ሳይሆን የውጪ እገሌ የተባለ ሰው ነው ብለው ቢነግሩት ኑሮ በአንደኛ ደረጃ እናቱን አዋረዳት ነበረ፣ መላውን በተሰብም አቀወተው ነበረ ማለት ነው። እሱ ግን የራሱን ችግር አይቶ ነው እንጂ የቤተሰቦቹ ትዛላለው። ኋላ እናቱ እሳት ለብሳ እሳት ጎርሳ መጣች ይባላል። እንዳንተ አይነት የእናቱን ሀቅ የሚረግጥ እርጉም አይቻላቅም። እኔ ይህን ያህል እንግዲህ አንተን አሳድጌ ለቁም ነገር አብቅቼ ዛሬ በሰርግና ዲቃላ ነበረ የሚል መርዶ ልታመጣብኝ ነው የምትጠይቀው አለች ይባላል። እኔ ያንቺ መልስ ዛሬኝ መዬ የራሴን ችግር የፈጣው መስሎኝ ነው እንጂ አላት ይባላል። እና እንግዲህ እንዲህ አይነት ጥያቄዎችን አታንሱ አለ አላህ ስብሓነ ወተዓላ። የዚህ አይነት ጥያቄዎች ካነሳችሁ ይኸው እንዲህ አይነት አሳፋሪና አስከፊ የሆኑ መልሶች ያጋጥማችሁና ራሳችሁ ትዋረዳላችሁ። ሌላው ደግሞ በጃሂልያ የሞተ አባት ነበረው፣ ካፊሩ ነው የሞተ ማለት ነው። እና አባቱን በጣም ይወደው ነበር ይባላል። እሱ እስልምናን ተቀበለ፣ አላህ እድሉ አረገለትና ኋላ ግን አባቱን ከመውደዱ የተነሳ እውነት እኔም አባት ጀሀነም ሊወርድ ነው አለና ሲነብዩን ጠይቄ ላረጋግጥ በማለት አይነ አቢ ያ ረሱላላህ አላቸው ይባላል። ሲናር አሉ፣ ጀሀነም ውስጥ ነዋ ብለው አሳቀፉ። ይህ ጊዜ ሽንቅቅ ካለ ሰውነቱ ይባላል። እና ለምን ትጠይቃላችሁ? ወትሮውንም እነሁ መን ዩሽሪክ ቢላህ ፈቀድ ሐረመላሁ ዐለይሂ ልጀነተ ወመእዋሁ ናር ብሏል አላህ። በሽርክ የሞተ ሰው ጀሀነም መሆኑ የማያጠያይቅ ነገር ነው። መልሰህ ግን በአደባባይ አባት የት ነው ብለህ በመጠየቅ ይኸው እንደ አይነት መርዶ አተረፍክ በማለት የዚህ አይነት ጥያቄዎች አታንሱ በማለት አላህ ሱብሓነሁ ወተዓላ አስጠነቀቀ። ሁሉም ግን ጥያቄውን ካነሳችሁት በኔም በኩል ሆነ በነብዩ በኩል መልሱ ዘመነ ወህይ ላይ እስከሆነ ድረስ መልሱ ይመጣላችኋል። ግን በመልሱ ከመደሰት ይልቁንስ ትከፋላችሁና ራሳችሁን ታዋርዳላችሁ በሚል ነው የከለከልኳችሁ ይላል። እዚህ ላይ እንግዲህ ፈሳሉ አለ ዚክሪ እንኩንቱም ላ ተዕለሙን የሚል አያት አለ። ያው እናንተ ዲናችሁን ጠይቃችሁ ባለሙያ ተረዱ ይላል። ብዙ ቦታ ያው መማር መመራመርን ቁርአን ደጋግሞ ነው የሚያስተምረው። እዚህ ላይ ግን አትጠይቁ የሚል ነገር ሲመጣ ሁለቱ አንቀጾች አይጻረሩም ወይ? አንዱ ጠይቅ ሌላው አትጠይቅ እንዴት ይባላል የሚል ጥያቄ ያስነሳል። ለዚህም መልሱ አትጠይቁ የተባለው መጠየቁ አላስፈላጊ የሆነ ነገር ማለት ነው። ጠይቁ የተባለው ደግሞ ያው ትምህርት የሚሰጥና የሚጠቅም መሆኑ የታወቀውን ነገር ማለት ነው። ስለዚህ እንግዲህ አላስፈላጊ የሚባሉትን ለምሳሌ አንዳንድ ነጥቦችን ብንጠቁም፣ አንደኛ ቢጠየቅም ባይጠየቅም ፋይዳ ወይም ውጤት የሌለው ነገር ይኖራል ማለት ነው። ለምሳሌ አባቴ ማን ነው ብሎ የጠየቀው ሰውዬ አባቱን አሁን መጠየቁ ምንም የሚያመጣው ነገር የለም። አንድ ጊዜ አልፏል። ስህተትም ካለ ትክክለኛም ከሆነ የሆነው ነገር አልፏል። በጃሂልያ ጊዜ የተሰራ ነገር አሁን በእስልምና ቢነገር ትክክለኛም ነው ቢባል ትክክለኛም ቢባል ለውጥ የለውም ማለት ነው። ካፊር ሆነው ነው የወለዱት ሰዎች። በዛ ጊዜ እንግዲህ እንኳን ዚና ቀርቶ በኩፍር የነበሩ ሰዎች አሁን እንዲህ አይነት ተተሳሰው ነበረ ቢባል ምናልባት በተሰቡን እንግዲህ ክብሩን ይነካል እንጂ ለጠያቂው የሚሰጠው ጥቅም የለም ማለት ነው። ሁለተኛ ደግሞ ካስፈላጊ በላይ የሆነ ጥያቄ ማለት ነው። እንግዲህ አንድ መመሪያ በሚሰጥ ጊዜ አላስፈላጊ ማብራሪያ መጠየቅ ማለት ነው። ለምሳሌ ነቢያችን አለይሂ ሰላቱ ወሰላም ስለ ሐጅ ሲያስተምሩ ሐጅ ግዴታ ነውና ሐጅ አድርጉ ሙስሊሞች ብለው ሲያውጁ አንድ ሰሃቢ ተነሳና በየአመቱ ነው ወይስ ብሎ ጠየቃቸው። እንግዲህ በየአመቱ ከሆነ እሳቸው ራሳቸው በየአመቱ ማድረግ አለባቸው ይሉ ነበር። እሳቸው ግን ሐጅ አድርጉ ሲሉ በየአመቱ የሚል ጥያቄ ማንሳቱ አሁን በየአመቱ ነው ቢባል ኑሮ ይሄ ከባድ እንግዲህ መዘዝ ያስከትል ነበረ ማለት ነው። እና አሁን ብንኑሮ በየአመቱ ይወጅባችሁ ነበረ ብለዋል ረሱል አለይሂ ሰላቱ ወሰላም። እና አላስፈላጊ ማብራሪያ መጠየቅ መዘዝ ያመጣልና ሐጅ አድርጉ ከተባለ አንድ ጊዜ ካደረገ ይበቃል ማለትን ስለሚያመለክት እንዲህ አይነቱ ጥያቄ አያስፈልግም ማለት ነው። ሶስተኛ ደግሞ ጥያቄው ራሱ ጊዜ ጋራ የማይጣጣም ከሆነ አይፈቀድም ማለት ነው። ገና ያልመጣ ነገር ሰማይ ቢሰበር በምን ይደገፋል የሚባል አይነት ነገር ማለት ነው። ስለዚህ እንግዲህ ወቅቱ ያልደረሰ ወይም ገና ያልተከሰተ ነገር ሲጠየቁ ነቢያችን ዘሩኒ ማ ተረክቱኩም ይሉ ነበር። እኔ የተውኳችሁን ነገር ተውኝ፣ ወቅቱ ያልደረሰ ነገር ምናልባት እንዲህ የሆነ እንደሆነ መፍትሄው እንዲህ ነው እንዴት ነው የሚሆነው ተብሎ አይጠየቅም። ያ ችግሩ ሲደርስ ነው መፍትሄ የሚፈለገው ማለት ነው። አራተኛ ደግሞ በጣም ፈታኝና ውስብስብ የሆኑ ጥያቄዎችን አታንሱ ሰዎች ላይ ማለት ነው። አንድ ምሁር በሚያስተምርበት ጊዜ እንዲሁ በጣም የተሳሰሩና መጥፎ የሆኑ ጥያቄዎችን ካመጡበት ሰውየውን ለማዋረድ ይሆናል አላማው ማለት ነው። ትምህርቱን ለማገኘት ሳይሆን አሁን ይህን ጥያቄ ህዝብ ጠይቀው ይህ ሰውዬ ይችለዋል አይችለውም ብሎ ህዝብ ፊት ለማጋለጥና ለማስታጣት ስለሚሆን ተንኮል ያዘለ ነው እና የዚህ አይነት አያስፈልግም ማለት ነው። አምስተኛ ደግሞ አንድ ዒባዳ ነገር በሚደነገግበት ጊዜ አላህ አንድ ነገር ስሩ ብሎ በሚያዝ ጊዜ ለምሳሌ ሶላት ስገዱ ይላል። አላህ ሶላት ስገዱ ብሎ ያዘዘው ምን ሊያደርግለት ነው? የኛ ጎንበስ ቀና ማለት ተብሎ አይጠየቅም ማለት ነው። ህክማ ይኖረዋል። ማንኛውም ነገር የታዘዘበት የራሱ የሆነ ጥበብ ምክንያት ይኖረዋል። ግን ያም ምክንያት አላህ ፍቃዱ ሆኖ ከነገረን መልካም፣ ካልሆነ ግን ሚስጥሩና ፍልስፍናው ካልገባኝ በስተቀር ተብሎ ያን ነገር መፈላፈል አያስፈልግም ማለት ነው። ምስጥሩን አላህ ይወቀው። ብቻ አንድ ነገር ታዘዘ መስራት ነው ያለብን ማለት ነው። ስድስተኛ የሰውን የማድረቅና የማብሸቅ የሆነ ጥያቄ ማለት ነው። በኒ እስራኤሎች አልበቀራ ላይ ነቢዩላህ ሙሳን እድዑ ለና ረበከ ይበይን ለና እያሉ ሶስት አራት ጊዜ ደጋግመው ምን አይነት ከብትናት እንድናርድ የሚፈለግብን እያሉ በመጠየቃቸው ራሳቸውን ከባድ ችግር ላይ ጥለዋል። ዝም ብለው ከብት ረዱ ሲባሉ ያገኙትን ነገር ቢያርዱ ኑሮ ለዛ ሁሉ ችግር አይበቁም ነበረና ማለት ነው። ሰባተኛ የሚጠየቀው ጥያቄ ከቁርአንና ከሀዲስ ጋራ የሚጋጭ መሆን የለበትም ማለት ነው። ከዲን ጋራ የማይጣጣም ጠረጊን የሆነ ጥያቄ ማንሳት አይገባም። የዛ ጊዜ ሙእሚኖችን እሸክ ላይ መጣል ያስከትላልና ማለት ነው። ስምንተኛ ደግሞ ሙተሻቢሃት የሆኑትን ነገሮች መጠየቅ አይገባም ማለት ምንድን ነው? በቁርአን ውስጥ አንዳንድ ግልጽ ያልሆኑ ነጥቦች አሉ። አለመሀጠር ለምሳሌ አሊፍ ላሚም የሚለውን የትክክለኛው ትርጉም ምንድን ነው ብሎ ስትር አድርጎ መጠየቅ አይገባም። ምክንያቱም ይሄ በነፍስ የተፈሰረ ነገር አይደለም፣ አላሁ አለም ተብሎ የሚታለፍ ነው ስለተባለ የዚህን ምስጢር እንግዲህ ግድ ካላወቅኩት አይባልም። ሙተሻቢህ ነው አላሁ አለም ብሎ ማለቱ ነውና የሚመረጠው ማለት ነው። እና ወለዚነ ፊ ቁሉቢህም ዘይጉን ፈየተቢዑነ ማ ተሻበሀ ሚንሁ፣ በልቦናቸው ውስጥ እምነት ያለባቸው ሰዎች ግልጽ የሆኑትን አንቀጾች ትተው አጠራጣሪዎችንና አሻሚዎችን ነው ትኩረት የሚሰጧቸው ብሏልና የዚህ አይነት ጥያቄ መጥፎ ውጤት ነው የሚያመጣው ማለት ነው። ዘጠነኛ ደግሞ ባለፉት ቀደምት አባቶቻችን የተፈጸሙ አንዳንድ ስህተት የመሰሉ ነገሮችን መጠየቅና ስለነሱ ብዙ መፈላፈል አይገባም ማለት ነው። ለምሳሌ በሰሃቦች መካከል በአንድ ወቅት አለመግባባት ተፈጥሮ እርሳቸው በተደረገው ግጭት ተመጋደል ተደርሷል። ያው በአሊና በሙአዊያ ዘመን ማለት ነው። የዛ ጊዜ እንግዲህ ሁሉም ሰሃቦች ናቸው ሙሚን ሆነው ሲያበቃ እንዴት ለስልጣን ተጣሉ እንዴት ተጋደሉ የሚል ጥያቄ ማንሳት አግባብ አይደለም ማለት ነው። ምክንያቱም የዛ ጊዜ እነሱ ያም እኔ ዘንድ ነው ሀቁ፣ ይህም እኔ ዘንድ ነው ሀቁ ብለው ሁላቸውም ሀቅን ለማስከበር ባደረጉት እንቅስቃሴ ነው ግጭት የተፈጠረው እንጂ ራሳቸው ዱንያን መርጠውና ወንድሞቻቸውን ለማጥቃት ፈልገው አይደለም። ስለዚህ ጥያቄ በዑመር ብኑ አብዱልአዚዝ ጊዜ ተነስቶ ይባላል እና ሁለቱም ቡድኖች ያነሳና አንዱ ጥያቄ ይኸውን ነገሌና ነገሌ ጦርነት አድርገዋል ማንኛው ትክክለኛ ማንኛው ስህተተኛ ይመስለዎታል ብሎ ጠየቃቸው ይባላል። ታቢዒ ናቸው ዑመር ብኑ አብዱልአዚዝ። ይህ ጊዜ በጣም አስገራሚ የሆነ መልስ ሰጡት እና በዛ ወቅት እኔ ባለመኖሬና ባለመፈጠሬ አላህ በእጄ ደሙን እንዳልነካ ጠብቆኛል አሉ። ደሙ እጄን እንዳይነካ ጠብቆኛል። ታዲያ ዛሬ እኔ ከጊዜው ካለፈ በኋላ መጥቼ ያንን እጄን እንዳልነካው የከለከለኝን ደም በምላሴ ላማስለው አልፈልግም አሉት ይባላል። እና በምላሱ እንግዲህ እገሌ ስህተኛ ነበር እገሌ ትክክለኛ ነበር ካለ በማያገባው ነገር ገብቶ ዘባረቀ። ምናልባት እሱ የሚለው ስህተኛ ያለው ትክክለኛ፣ ትክክለኛ ያለው ስህተኛ ሊሆን ይችላልና ማለት ነው። አስረኛ የመግደርደርና የደራ ጥያቄ ማለት ነው። እና እንግዲህ አንድ ሰው ነገሩን ያውቀዋል የሚጠይቀውን ነገር ግን የእሱን እንግዲህ አዋቂነት ለማንጸባረቅና የተጠያቂዎችን የበታችነት ለማጋለጥ አስቦ እንግዲህ አዋቂ ተሆንክ ይህን መልስ አንታ እያለ ሰዎችን ለማሸነፍ የሚደረግ ጥያቄ እንደዚህ አይነቶችን ነው አላህ ላተስአሉ አን አሽያ በማለት የከለከላቸው ማለት ነው። ከዚህ ሌላ ያለውን ግን ስለ ዲኑ ማወቅ ፈልጎ እና ባለሙያው ይጠይቀው ይነግረው እንደሚችል የሚያምንበትን ሰው መጠየቅ እንዳውም ዋጅብ ነው ማለት ነው። ምክንያቱም ሰው ካልተማረ ሊያቅ አይችልምና። ወዲሳ አላ ቀውሚን ምን ቀብሊኩም፣ የዚህ አይነት አላስፈላጊ የሆነ ጥያቄ ከእናንተ በፊት የነበሩት ህዝቦችም ጠይቀው ነበረ። ثم اصبحوا بها كافرين بذاك تياكي سابيا مؤمن ينبرو سوتي اندغنا كهادي وشنو ادرو ويمانكوينا እንዲህ በኒ እስራኤሎች ብዙ ጊዜ የነገሯቸውና የመከሯቸውን ባለመስማታቸው እንደዛ አይነት መጥፎ ጥያቄዎችን ያቀርቡ ነበር ለነብዮቻቸው። በዛ ጥያቄ መሰረት እንደገና መልሱ ሲመጣላቸው ያንን ነገር አንሰራምና አናከብርም በማለት ተሳስተዋልና ጠፍተዋል። እናንተም እንደዛ እንዳትሆኑ በማሰብ ነው ያስጠነቀቅኳቸው ይላል። ለምሳሌ በነብዩላህ ሙሳ ጊዜ አንድ ችግር ተፈጥሮ ለዛ ችግር መፍትሄ ይሆን ዘንዳ ሲጠየቁ ከብት ረዱና በዛይ በከብቱ ስጋ ነው ችግሩ የሚፈታው ብለው ነገሯቸው። ያ የታዘዘውን ነገር ዝም ብለው ያገኙትን ከብት አርደው ማቅረብ ሲገባቸው ምን አይነት ከብት ነው? ጠግሩ ምን ይመስላል? አቅሙስ? ሞያውስ? ይያሉ ማይችሉት እዳ ውስጥ ተዘፈቁ ይባላል። በሌላም ጊዜ ደግሞ በይተል መቅዲስ ዘመቻ አድርጋችሁ በአካባቢ ያሉትን ካፍሮች ወጋችሁ ግቡ ብሎ ሲያዛቸው እዛ አላህ Subhanahu Wa Ta'ala ዲል ሰጣቸዋለሁ ይያላቸው እነሱ ግን ፈርተናል ከነዲ ሁላ አብደም ማዳሙ فيها በማለት እንዲያሉ በመጨረሻም እንዳውም ተመልሰን ወደ ሀገራችን መጣለን በማለት 40 አመት በመድር በዳ እንዲላፍዱና እንዲማቅቁ ተደረገ ማለት ነው። በሌላም ጊዜ ደግሞ እንደገና 40 አመት በኋላ ሲገቡ ከተማዋ ስትገቡ ادخلوا باب السجدة وقولوا حطتن በሩን ስጅድ ያረጋችሁ ሹክር ያረጋችሁ እንደገና መረስ ቀን ይያላችሁ ግቡ ሲሏቸው በቅታቸው ያንፋቀቁ እንደገና ደግሞ ሁንጦቱን ቢሻረቲን ይያሉ የቀልድና የማሾፊያ ቃል እየተናገሩ ሲገቡ ወዳውኑ አላህ Subhanahu Wa Ta'ala መጥፍታው የሆነ እንደነፋስ ብቻ ያለ ነገር ልቆ በግድሽ የሚቆጠሩ ህዝቦች እንዳልቁ ተደረገ ማለት ነው። በሌላም ወቅት እንደዚሁ ደግሞ የታዘዙትን ነገር ትተው በተለያዩ መልኮች ለተለያዩ ጥፋቶችና ውድቀቶች ተዳርገዋል። ወነብዩላህ ሙሳ ዒሳ ግዜ ደግሞ ኢርቃለ ሐዋሪጁነ ያ ዒሳ ኢብነ መርየም እዚሁ ሱራ ወደ መጨረሻው አካባቢ እንደሚመጣው በግዜው የነበሩት ሐዋሪያት የተባሉት ለነብዩላህ ዒሳ የመርየም ልጅ ዒሳ ሆይ አሉ። ሐሊ እስተፊው ረብካ ይነዝል አለና ማኢደተ ሚነ ሰማ የታ ከወደ ሰማይ በኩል ማድ አውርዶ እኛን ሊያበላን ይችላል ወይ የሚል ጥያቄ አቀረቡ። እንግዲህ በጣም የሚገርም ነው። አላህ ይህን ነገር ይችላል ወይ ተብሎ መጠየቅ የማይችለው ነገር ያለ ይመስል ይህን በሚጠይቋቸው ጊዜ ቃለት ተቁላህ ኢንኩንቱ ሙእሚኒን እናንተ አማኞች ከሆናችሁ አላህን ፍሩ እንዴት እንዲህ አይነት ጥያቄ ጠይቃላችሁ ብለው ሲመልሱላቸው አይ እኛ እኮ በዛ በሚሰጠው ማዕድ ለመጠቀምና እንደገና ደግሞ አንተም ትክክለኛ መሆንህን ይበልጥ ለማረጋገጥ ፈልገን ነው አሏቸው። አሁን ይችላል በማለት ጠየቁላቸው። ወደፊት ዝርዝሩ ይመጣል። በመጨረሻ ግን በመጣው ጥያቄ መሰረት ለጥፈትና ለችግር ተጋለጡ ይባላል። እና አሁንም እንግዲህ የና ከናንተ በፊት የነበሩ ኡማሞች ነብዮቻቸውን አላስፈላጊ ጥያቄ ጠይቀው ለተለያዩ ችግሮች እንደተጋለጡ ሁሉ እናንተም የዚህ አይነት ችግር እንዳይገጥማችሁ በማሰብ ነው አትጠይቁ ያልኳችሁ ነው ማለት ነው። ما جعل الله من بحيرة ولا سائبة ولا وصيلة ولا حم ولكن الذين كفروا يفترون على الله الكذب وأكثرهم لا يعقلون إذا قيل لهم تعالوا إلى ما أنزل الله إلى الرسول قالوا حسبنا ما وجدنا عليه آباءنا أو لو كان آباؤهم لا يعلمون شيئا ولا يهتدون ما جعل الله من بحيرة ولا سائبة ولا وصيلة ولا حم አላህ Subhanahu Wa Ta'ala በህራ ሳይባ ወስላሃም የሚባሉትን የእንስሳ ክፍሎች በዚህ መልኩ እንድትጠቀሙባቸው አልደነገገም ባላቸው ነው። እና እንግዲህ በጃሂልያ ጊዜ ሙሽሪኮቹ ለጣዖት የተለያዩ እንስሳቶችን እንደ ነዝር ወይም እንደ ስለት ያደረጉ በተለያዩ ምክንያቶች ይመጥቋቸው ነበር። ይሄም ከአላህ የታዘዘና የተደነገገ አድርገው ይናገሩ ነበርና አላህ ይሄንን አይነት አስተራር በምንም አይነት አልፈቀደውም በላቸው ይላል። እና በሂራ የተባለው አስተራር አንዲት እንስሳ እንግዲህ አምስት ልጆችን በተከታታይ በመትወልድ ጊዜ ለምሳሌ ግመሏ አምስት ጥጃዎችን በተከታታይ ወልዳ ስታበቃ ከዚህ በኋላ እንግዲህ ለገለጣውት ወቅፍ አድርጃታለሁኝ በማለት ለምልክት ጆሮዋን በስለት ይተለትልና በሜዳዎች ዶዝምሮ እንዳራዊት ይለቃታል ይባላል። ከዛ በኋላ እንግዲህ ማንም ሰው አይጠቀምባትም ወቅፍ ሆናለች ማለት ነው። ለዛታውት እንዱ ዝምብላ ባገኘችበት ቦታ እየሄደች አንድ ቀን ወይ አውሬ ይበላታል ወይም ደግሞ የታውት ተጣባቂዎች ይተከሙባታል። ሌላው ሰው ግን እርም ነው እሷን መንካት አይችልም ማለት ነው። ይሄንን እንግዲህ ከአላህ እንደተፈቀደና እንደተወደደ አድርገው ይናገሩ ነበር። ሳኢባ የምትባለው ደግሞ አንድ ሰው ሩቅ መንገድ በሚሄድበት ጊዜ ወይም ጦርነት ወይም ደግሞ በጥብቅ በሚታመምበትና አስጊ ሁኔታ በሚያጋጥመው ጊዜ በሰላም ከጦርነቱ የተመለሱ እንደሆነ ወይም ደግሞ ከዚህ ከበሽታ የዳንኩኝ እንደሆነ ወይም እገሌ በተሰቤ ከእንዲህ አይነት ችግር የዳንልኝ እንደሆነ እገሌ ግመሌን ልቅ አደርጋለሁ ለእገሌ ጣዖት በማለት ይነዘራል ወይም ይሳላል ማለት ነው። እንደ አጋጣሚ ሆኖ እንግዲህ ያ ያለው ነገር የተሳካለት እንደሆነ ያ ጣዖት ጉዳዩን እንደፈጸመለት በመቁጠር ያንን እንስሳ በጣዖት ስም ነጣ ይለቀዋል ማለት ነው። ይህም እንግዲህ ከአላህ እንደተፈቀደ አድርገው ያስቡት ነበረ። በሌላ በኩል ደግሞ ወሲላ የሚባለው ፍየሎች ወይም በጎች ሴትና ወንድ ጨቅላዎችን በሚወልዱበት ጊዜ ሴቶቹን ለራሳቸው ያደርጋሉ፣ ወንዶቹን ለጣዖት ነዚር በስለት መልክ ይሰጣሉ። ድንገት እንግዲህ መንታ ሆነው የተወለዱ እንደው ግን ሴቷ ወንዱን ተከተለችው በማለት ሴቷንም ጭምር ደግሞ ለዛው ለጣዖት ያደርጋሉ ማለት ነው። ይህንንም አሰራር እንግዲህ በአላህ ዘንዳ እንደተፈቀደ አድርገው ያሰሩ ነበረ። ሐም የሚባለው ደግሞ አንድ የግመል ኮርማ በኮርማነት ከተሰየመ በኋላ 10 እንስቶችን ያስረገዘና ያስወለደ እንደሆነ ከአስር ጥጃ በኋላ የአስር ጥጃ አባት ከሆነ ሐም አቦህረው ይላሉ። እንግዲህ በጥጆቹ ተተክቷልና እሱ ተከብሯል። ጀርባውን ማንም ሊነካው አይገባም፣ ማንም አይቀመጠው፣ ማንም አይጭነው ይባልና በጣዖትም ይለቀቃል ማለት ነው። እና እነዚህን አይነት እንግዲህ አሰራሮች አላህ የፈጠራቸውን እንስሳዎች ለማይሰሙ ለማይለሙ ለተለያዩ ቅርጻ ቅርጾችና ጉዑዛን ነገሮች ወቅፍና ነዝር በማድረግ ይመድቡ ነበረ። ይህን ደግሞ ለምንድን ሲሏቸው ከጥንት ሲወርድ ሲዋረድ የመጣ ነው፣ በአላህም ዘንድ አንዳውም የተወደደና የተፈቀደ ነው እያሉ ያምታቱ ስለነበረ አላህ ይህን አይነት አሰራር በምንም አይነት አልፈቀደውምና አልወደደውም፣ ውሸታችሁን ደግሞ እኔ እንዳዘዝኩኝ አድርጋችሁ አታውሩ በላቸው ይላል። ولكن الذين كفروا يفترون على الله الكذب دين النجي كهدي هون وجنوش بالله لا يوشتني كتفالو واكثرهم لا يعقلون ارزاني واتو دغمو الله يعززون النا يعززون نجر ليتو ايوقم النا ايردوم اندو زمبلو سلانجرواچو بچفنو بالله زندا تقباينت يللهون نجر اسو اندو وجدوا ادرجو ياورالو انجي اني يهن عينت اسرار بمن ما عينت እውቅና ለሰጠውና ለፈቅደው አልፈልግም በላቸው ነው ማለት። واذا قيل لهم تعالوا الى ما انزل الله والى الرسول እናንተ ዝም ብላችሁ በጭፍንና በተለምዶ አላህና ረሱል የማይፈቅዱትን ነገር ከመስራት ይልቁንስ እስቲ ወደ አላህ መመሪያኑ ቶሎ ወደ ቁርአን እንዲሁም ወደ ረሱል ማብራሪያኑ ቶሎና ሐራምና ሐላሉን ከዚህ ተማሩ ተብለው ሲጠሩና ሲጋበዙ ደግሞ ምን አይነት መልስ ይሰጣሉ? قالوا حسبنا ما وجدنا عليه اباءنا انيا يا الله انا يا رسول መመሪያ አያስፈልገንም አባቶቻችን ቀደም ሲል ይዘውልን የመጡትና ከነሱ የወረስነው ባህልና ልማድ በቂያችን ነው ይላሉ ማለት ነው። እና እንግዲህ አባቶቻቸው ከአላህና ከረሱል የተሻሉ አዋቂዎችና ለነሱ አሳቢ ተቆርቋሪዎች መደረጃቸው ነው ማለት ነው። አወለው ካና አባኡሁም ላ ያለሙነ ሸአ ወላ የተዱን ታዳን ዳይነት መልስ የሚሰጡት አባቶቻቸው ምንም የሚጠቅምና የሚጎዳውን ነገር የማያውቁና ትክክለኛውን ነገር የማይረዱ ወይም የማይመሩ ቢሆኑም እንዲሁ በጭፍኑ አባቶቻቸው ገደል ከሄዱ ተከትለው ሊሄዱ ነው ማለት ነው ይላል አላህ ሱብሃነሁ ወተዓላ። እርግጥ ነው አባቴ ያወረሰኝን ነገር አለቅም ማለት አባቱ ትክክለኛ ከሆነ እርግጥ እንደ ነቢይ ወይም እንደ አሊም ልጅ ያለ ያባቴን አለቅም ቢል ያምርበታል። ምክንያቱም የሐቅ መሪና አስተማሪ ነውና አባቱ የሱን ፈለግ መልቀቅ የለበትም ማለት ነው። ግን እንደው በስም አባት ዝም ብሎ ከሱ ቀድሞ ስለተወለደ ብቻ ምንም የማያውቀውን መሐይምና ደንቆሮ ዝም ብሎ በተለምዶ የማይጠቅመውንና የማይፈልገውን ነገር ሁሉ እንደ እምነትና እንደ ሃይማኖት አውርሶት ቢሄድም ያባቴን አለቅም ማለት አለበት እንደ ደንቆሮ ሁሉ ይላል አላህ ሱብሃነሁ ወተዓላ። ይህም ማለት የለባችሁም በላቸው ነው። እና ይህ አባባል እንግዲህ በዛ ጊዜ ብቻ ሳይሆን አሁንም ያለ ወደፊትም ሊኖር የሚችል ነው። ማንም የተለያየ እምነትና አመለካከት ያለው የፈለገውን ያህል ደንቆሮ መሐይምም ቢሆን ይህን ነገር ለምን ትሰራለህ? ከዚህ ልቁንስ ወደ አላህ መመሪያ ወደ ረሱል ማውራዳ ነው ቶሎ ሲባሉ እና አዲስ የመጡ ሰዎች ቁርአን ቁርአን ይሉናል ሐዲስ ሐዲስ ይሉናል እኛ አባቶቻችን ተለልቆቹ ደጋጎቹ የሰሩትንና ከነሱ የወረስነውን ልማድ እንዴት እንተዋለን ከነሽ የገለነሱ ተሻሉና በለጡ እንዴ እያሉ የሚናገሩ ሰዎች በየአካባቢው እናገኛለን ማለት ነው። የእንግዲህ የካፍሮቹ ብቻ ሳይሆን በአሁኑ ጊዜ እንዳውም የሚያሳዝነው ሙስሊም ነን የሚሉትን ጭምር በዚህ አባባል እየተሳተፉ ነው የሚታየው ማለት ነው። ማንም ሰው እንግዲህ ሙስሊም ከሆነ ከአላህና ከረሱል የበለጠ ሊያከብረውና ሊወደው የሚገባው ነገር የለም። ግን በተለምዶ የአላህና የረሱልን ነገር እንደቀላል በማየት አባቶቻቸውና አያቶቻቸው ያስለመዱና ያወረሷቸውን ነገር ላለመልቀቅ እነዚህ የሚነግሯቸውና የሚያስተምሯቸውን ሰዎች እንደገና ከነሱ አያቶች ጋር በማወዳደር ከነሸ ገለ የበለጡ እንዴ የዛሬዎቹ ዓሊሞች ደግሞ አዲስ ወህይ ወረደላቸው እንዴ እኛ ከአባቶቻችን ከአያቶቻችን ከነሸ ገለ የወረስነው ትንክቻንልም የመጣው ቢመጣ እያለ እነዚህን መካሪና አስተማሪዎችን እንዳውም የተለያየ ስም እየለጠፉ ስማቸውን በማብለፍና በማጥፋት ራሳቸው ከመሳሳት አልፈው ተከታው ትውልድንም ወደ ተሳሳተ አቅጣጫ እየመሩ ይገኛሉ ማለት ነው። يا ايها الذين امنوا عليكم انفسكم لا يضركم من ضل اذا اهتديتم من الله مرجعكم جميعا فينبئكم بما كنتم تعملون يا ايها الذين امنوا ان انت بالله بجتاچو انا بمبتو يامناچو وغنوچ ويلا عليكم انفسكم راساتچون تقطاطرو راساتچون كسلتنا كتلايو طفاتوچ لماديان انا لماوطاطارو موكرو معناتنا لا يضركم من ضل هناك كتجلت الله تعالى اساسنا امطام من يمرطوا سويه ان انتن ايغوداچوم اذا تديتم لراساچو تككلنياوننا وطن غدانا اسكتكتلاچو درس مانم سو انغدي كمانم بسيط راسون نو متبتنا ماديان يالبت راساچو تككلنيوچ كوناچو ليلوچو سويچ ينانته منجد بايكتلونا انانته غارا بايغوازوم የነሱ ጥፋት ራሳቸውን ይጎዳል እንጂ እናንተን ስለማይጎዳ መጀመሪያ ራሳችሁን ጠብቁ ኢላላህ ይመርጂኡኩም ጀሚዓ የሁላችሁም መመለሻ በአጠቃላይ ወደ አላህ ነው። ማንም ሰው እንግዲህ በዚህ ምድር ላይ የመሰለውን ነገር ይከተላል ዝሮ ዝሮ ግን የመልቂያማ ሲገር ወደ ጌታው ተመልሶ ፈዩነብኡኩም ቢማ ኩንቱም ተዓመሉን እዛ ጊዜ ጌታችሁ በዱንያ እያላችሁ ስትሰሩት የነበረውን ነገር ሁሉ በዝርዝር ይነግራችሁና ለሁላችሁም የሥራ ዋጋችሁን በሚገባ ያስረክባችኋልና ስለዚህ ከወዲሁ መጀመሪያ ራሳችሁን ጠብቁና በተረፈ ደግሞ ሌሎችን ምከሩና አስተባብሩ በላቸው ነው የሚለው። ያያት እንግዲህ በሚገባ ላልተረዱ ሰዎች በተገላቢጦሽ እንዳውም አፍራሽ የሆነ ግንዛቤ የሚወስዱ ሰዎች አሉ ማለት ነው። እንግዲህ ቃል በቃል ሲተረጎም እናንተ ነፍሶቻችሁን ጠብቁ ይላል መጀመሪያ። ራሳችሁን ከጠበቃችሁ የተሳሳቱ ሰዎች እናንተን አይጎዷችሁም እናንተ ትክክለኛውን መስመር እስከያዛችሁ ድረስ ይላል። እና አንዳንድ ሰነፎች ይህንን እንግዲህ በቁንጥል በመውሰድ ራስን ጠብቅ ተብሏል እና እኔ ራሴን ተጠበቅኩኝ ኸይር ከሰራሁኝና ከመጥፎ ተራኩኝ አካባቢ ሰው ጋራ አጀሌ እንዲሰራ አጀሌ እንዲያትስራ እያልኩኝ መጨቃጨቅ የለብኝም በማለት ዳዕዋ ላለማድረግ እንደ ማስረጃ አድርገው ይጠቀሙበታል ማለት ነው። ይህ ግን አያቱ በሚገባ ስላልተረዱት ነው እንጂ ይህ አይደለም የሱ መንፈስና ተልእኮ ማለት ነው። ይህ ተደይቱም እያለ ነው። ትክክለኛው መንገድ ከተመራችሁ እያለ ነው። ትክክለኛው መንገድ መመራት ማለት እስልምና ሙሉ በሙሉ መቀበል ማለት ነው። እስልምና ደግሞ ለተምሩነ ቢልማዕሩፍ ወለተንሃውነ አኒል ሙንከር ነው የሚለው ዋናው መመሪያው። ወተዋሶ ቢልሐቅ ወተዋሶ ቢሰብር ነው የሚለው። እና ሂዳያ የሚባለው ነገር ራሱ ጠቃሚውን ነገር ካወቀና ካመነ ከሰራ በኋላ እንደገና ያንን እሱ ያመነበትንና የተቀበለውን ነገር ለሌሎቹ እንዲሰራጭ ካልጣረ ካልመከረ እንዲሁም በአካባቢ ደግሞ መጥፎ ነገር ሲሰራ ይሄ በዲናችን አይፈቀድም ብሎ ካላወገዘና ለዲኑ ጥብቅና ካልቆመ ሂዳያ የለውም መጀመሪያ የሰውዬ ግደለሽ ከሆነ ማለት ነው። እና እኔ ለራሴ ልስር ለራሴ ልጾም ሰዎች የፈለጉትን ያድርጉ እኔ ምን አገባኝ ካለ ዲን በሱ በአንድ ግለሰብ ብቻ ይቆማል እንደማለት ነው። እና ስለዚህ እንግዲህ ኢዛ ተደይቱም ማለት እናንተ የዲኑን ጎዳና ከተመራችሁ ማለት ነው። የዲኑ ጎዳና እንግዲህ ለራሱ ማድረግ የሚገባውን ሁሉ እንዲያደርግ የሚከለከለውን ሁሉ እንዲከለከል እንደገና ደግሞ ለወገኖቹ የሚጠቅመውን ሁሉ እንዲነግርና እንዲያስተምር መጥፎውን ሁሉ ደግሞ እንዲከለክልና እንዲያስጠነቅቅ ነው የሚያዘው። በዚህ መልኩ ከሄደ ለራሱ ማምኖ ሰርቶ ሌሎችንም ደግሞ መክሮ አስተምሮ አስተባብሮ ከተገኘ ከዛ በኋላ የተመከሩ ሰዎች አንሰማምና አንቀበለም ብለው ቢያምጹ በእነዛ ሰዎች አትጠየቅም ማለት ነው። በዚህ መልኩ ነው መረዳት ያለበት። ስለዚህ አቡበክር ሲዲቅ ረዲየላሁ አንሁ ኸሊፋ በነበሩበት ጊዜ ይባላል ምንበር ላይ ወጡና አንድ ጊዜ አዩሃ الناስ አሉ። እናንተ ሰዎች አላችሁ ሰሃቦች እነኩም ተቅራኡ ሃዲህ አያ ይህችን አያት እናንተ ትቀራላችሁ ወተዱኡና ገይረ መውዲኢሃ እና ብዙዎቻችሁ ታያችሁ በማይገባት ቦታ ነው የምታስቀምጧት እሷ ለሁላችሁም ለዲን መከታ እና ጠበቃ ሆኑ የሚል ትዕዛዝ ነው ያዘችው። እናንተ ግን ለራሳችሁ ከሰራችሁ ሌላውን ሰው ዙራችኋችሁ ማለት እየመሰላችሁ በተሳሳተ ግንዛቤ ነው እችን አያት ስትመለከቷት ማየው አሉና ወይኒ ሰሚዕቱ ረሱላላህ ሰለላሁ ዐለይሂ ወሰለም እኔ ደግሞ ይህችን አያት በማስመልከት የአላህ መልእክተኛ እንድትሉ ሰምቻቸዋለሁኝ አሉ። እነ الناس اذا راوا المنكر ሰዎች መጥፎ ነገር በአካባቢ ሲሰራና ሲወራ በሚያውበት ጊዜ አሉ ፈለም ይغيروا እና እንዲን የማይፈቅደውን መጥፎ ነገር እያዩና እየሰሙ ሳይቀይሩትና እርምጃ ሳይወስዱበት ይቀሩ እንደ ሙስሊምን ብለው አማሁሙላሁ ቢዒቃቢ አላህ በዛ የሚመጣውን ቅጣት ሁላቸውንም እንዲያታርፍ ያደርጋል። ወንጀሉን የሰሩት ሰዎች በሰራተኝነታቸው እነዚህኞቹ ደግሞ በግደለሽነታቸው ተባባሪ ሆነዋልና ሁለቱንም ነው የሚያጠፋቸው አላህ በማለት ሲናገሩ ሰምቻቸዋለሁኝና አያቷን በዚህ መልክ እንድትረዱ ፈልጋለሁኝ በማለት አስጠነቀቁ ይባላል። አልኸሊፋ አልአክበር ሲዲቅ ረዲየላሁ አንሁ እና አሁንም እንግዲህ ብዙ ሰነፍ ሰዎች አለይኩም አንፉሰኩም ተብሏል እኔ ምን አገባኝ ምን አጨቃጨቀኝ እያሉ ነው የምናያቸው። ይሄ ፍጹም በተቃራኒው ነው የተተረጎመው ማለት ነው። እና ነፍስህን ጠብቅ ማለት ያንተ ኢንወጅብህን አምር ቢል ማዕሩፍ ነህ ያኒ ሙንከር አድርስ ለራስህ ተጠብቀህ እንደገና ደግሞ ለወገኖችህም ተመጥፎ ጠብቅና በኸይር ምራና አስተባብር ወታአወኑ አለል ብር ወተቅዋ በተባለው መሰረት። ግን ያን ሁሉ የበኩልህን ጥረት አድርገህ ሰዎች ሳይሰሙና ሳይቀበሉ ቢቀሩ የዛ ጊዜ ነው አለይኩም አንፉሰኩም የሚመጣው። አንተ መክረህ ነበር ጥረህ ነበር ግን ሰዎቹ አልቀበላሉ በእነሱ የመጣውን ቅጣት እነሱ ናቸው እንጂ የሚወስዱት አንተ ተሳታፊ አትሆንም ማድረግ ያለብህን ሁሉ ስላደረግክ ማለት ነው። يا ايها الذين امنوا شهاده بينكم اذا حضر احدكم الموت حين الوصيه اثنان ذوى عدل منكم او اخران من غيركم من انتم ضربتم في الارض فاصابتكم مصيبه الموت تحدثونهما من بعد الصلاه فيقسمان بالله ان رتبتم لا نشتري به ثمنا ولو كان ذا قربى ولا نكتم شهاده الله انا اذا لمن الاثمين فإن عثر على أنهما استحقا إثما فآخران يقومان مقامهما من الذين استحق عليهم الأوليان فيقسمان بالله لشهادتنا أحق من شهادتهما وما اعتدينا إنا إذا لمن الظالمين ذلك أدنى أن يأتوا بالشهادة على وجهها أو يخافوا أن ترد أيمان بعد أيمانهم واتقوا الله واسمعوا والله لا يهدي القوم الفاسقين. يا ايها الذين امنوا ان انت لجتاچو باللهنا بمغتو يامناچو وجنوچ وي شهادتو بينكم بمتاكلاچو يالو مسكرنت اذا حضر احدكم الموت فنانتا عندي سو موت بميدرسبت گزي حين الوصيتي بنوزاجيو الات اثناني ሁለት سوچ ممسكر نو يميافلجو بالاچو يلا جوا ادني منكم انذي ሁለት گلسبوي كنانتو كمسلموچ قطتنيوچنا تككلنيوچ بمهون يتاوقو አው አخران من غيركم ወይም ደግሞ ከናንተ ከሙስሊሞች ያልተገኙ እንደሆነ በዛ ወቅት ከሌላው ህብረተሰብ ያው ተአህል kitabዎችም ሆነ ከካፍሮቹ ሁለት ግለሰቦችን ዛዴው ሊቀበሉት ይችላሉ። እናንተም ወራብቱን ስለ አርዲ በተለይ እናንተ በስራ ጉዳይ ወደ ውጭ ሀገር የተጓዛችሁ እንደሆነና ፋሳበቱ ሙሲበቱል መውት በዛ ዘመድ ወዳጅ በሌለበት በበረሃማ ቦታ የሞት አደጋ የደረሰባችሁ እንደሆነ በተገኘው ሰው መጠቀም ይቻላል ማለት ነው። ታህቢቱነሁማ ሚን ባዕድ ሶላቲ እና እነዚህን ሁለት የኑዛዜ ምስክርነት የተቀበሉ ግለሰቦች ኋላ መጥተው ኑዛዜያቸውን በሚናገሩ ጊዜ ካመናችሁና ከተግባባችሁ መልካም፣ ከተጠራጠራችሁ ግን ከሶላተ አልዐስር በኋላ በዚህ ፊት መስጊድ ታቀርቧቸውና ፈዩቅሲማኒ ቢላህ በአላህ ስም እንዲምሉ ታደርጓቸው አላችሁ። ይህን ተብቱም ይህም የጠረጠራቸዋቸው እንደው ነው። ካልጠረጠራቸው ማስማሉ ግዴታ አይደለም ማለት ነው። ላነሽተሪ ቢሂ ተመነን ወለው ካነዳ ቁርባ እኛ በዚህ በኑዛዜ ወይም በምስክር ቃላችን የዕለታዊ እና ግላዊ ዋጋ ወይም ጥቅም አንለውጥበትም። የሚመሰከርለት ወገን ግን ቅርብ ዘመድ ቢሆንም እንኳ እኛ ለጥቅም ብለን ያአላህን አማና ወይም ሸሃዳችንን አናጥፍም ብለው ይማሩ ይላል። ወላ ነክሙ ሸሃደተ አላህ አላህ Subhanahu Wa Ta'ala እንድናደር ተጣለብንን የምስክር አማና በምንም አይነት አንደብቅም። እና ኢደለ ሚን አልአቲሚን እና ሟቹ አንድ የሞቷልና መቼም ታዛቢ የለንም ብለን የሟቹን ዛዚህ በማጋባትና በመለወጥ አንመሰክርም። ይሄንንማ ብናደርግኛ የዛ ጊዜ በሟች ላይ በደል የምንፈጽም ወንጀለኞች ነንና እርግጠኞች ነን አልተሳሳትንም አልደበቅንም አልለወጥንም አስተኝታችሁ አስምሏቸው ይላል። በዚህ መልክ እንግዲህ ከማሉ በኋላ ያው ያመኑትንና የሰጡትን ብቻ መቀበል ይሆናል። فإنه عثر على أنه ما استحق إثما እንደዚህ ብለው ምለው ወይም እናንተ አምናችኋቸው ከተቀበላችሁ በኋላ ግን ትንሽ ቆይቶ እነዚህ ሰዎች በዛ በተናገሩት የንዛዜ ቃል ወይም በመስክርነታቸው ወንጀል ፈጽመዋል ማለት የተደረሰባቸው እንደሆነ ፈአኸራን የቁማን በእነሱ ፈንታ ሌላ ሁለት ግለሰቦች ይነሱና የቁማን ይመቃመሁማ በእነሱ ፈንታ ይቁሙ ምን الذين استحق عليهم ከነዛ የመስክርነት ወይም የንዛዜ ቃል የመቀበል መብት የተወሰደባቸው ከሆኑት ወገኖች ማለት ምንድነው ሰውየው በቤቱና በቤተሰቡ መካከል ቢሞት ኑሮ እነዚህ ባዲያን ሳይሆኑ የቅርብ ዘመድና ወዳጆች ነበሩ የሚቀበሉት። ግን ቦታው ለዛ ባለ መፍቀዱ ነው ሌሎቹ ባዲዎች በእነሱ ተፈክተው የምስክር ቃል ተቀባይ የሆኑት ማለት ነው። እና እዚህ አገሩ ላይ ቢሆን ኑሮ ከነዛኞቹ ይልቁንስ ይሄን ሰውዬ ይቀርቡታልና ንዛዜውን ይቀበላሉ ተብለው የሚጠበቁ የነበሩት ቤተሰቦች በእነዛኞቹ ፈንታ ይቁሙ የተቃዋሚ ምስክርነት ለመስጠት ማለት ነው። አልአውላያን እንደገና ደግሞ ከሟቹ ቤተሰብ በጣም ቀረብ ያሉ በዝምድናቸው ለሱ በጣም የቀረቡ ቢሆኑ ይመረጣል ማለት ነው። እና እነዚህ ሁለት ተቃዋሚዎች እነሱና ፈይቁ ሲማን ይብላ በተራቸው በአላህ ስም ይማሉ ለሸሃደቱና የእኛ ምስክር ቃል አሐቁ ሚሸሃደት ይማ ቀደም ሲል ተመሰከሩ ሰዎች ይልቁንስ የበለጠ ተቀባይነት ሊያገኝ ይገባዋል። እኛ እውነተኞች ነን እነሱ ግን የተሳሳተ መረጃ ነው የሰጡት ብለው የተቃውሞ ቃላቸውን ያቅርቡ ማለት ነው። ወማዕተደና እኛ ደግሞ ሐቁ እንደተዛባ ስላወቅን እንጂ በእነዚህ ሰዎች ወይም በሟቹ መብት ላይ ድንበር ለማለፍ ፈልገን አይደለም ይበሉ። እና ኢደለ ሚን አዛሊሚን እኛ ለግል ጥቅማችን ብለን ወይም ደግሞ የእነሱን ክብር ለመንካት ቢሆን ኑሮ ተቃውሞ የተነሳ ነው እኛም የዛ ጊዜ ከበደለኞቹ እንደምንሆን እናቃለንና እርግጠኛ ነን ነገሩን ስላበላሹት ነው እኛ ተቃዋሚ ሆነን የተነሳ ነው በማለት ቃላቸውን ይጡና ይመስክሩባቸው ይላል። እና እንግዲህ የፊተኞቹ ያየነው የሰማነው ይህ ነው ብለው ምለው ነበረ። ኋላ ግን የማሉበት ነገር ውሸት ሆኖ ተተደረሰበት የበተሰብ ተቃዋሚ ሌላ ይነሳና እነሱ ያሉት ውሸት ነው እኛ ግን እርግጠኛ ነን በማለት ቃላቸውን ይጡ ማለት ነው። እና በዚህ መልክ ልትገለብጡ ትችላላችሁ ነው የሚለው ዛሊክ። እና አሁን ሁለተኛ ተለዋጭ የሆኑ ምስክሮች መጥተው እነዛኞቹን ሊቃወሟቸው ይችላሉ ብዬ መብት የሰጠሁት ለምንድን ነው? አድና አየቱ ሊሻደት ያላወጃ የመጀመሪያዎቹን ዛግብ ተቀባዮች ወይም መስካሪዎች ይህ እንደሚሆን ሲያውቁ መጀመሪያውንም የኑዛዜ ቃላቸውን በሚገባ ተያዛቡ ለመስጠት እንዲያስችላቸው ነው። እኛ የዋሸንና ያወናበርን እንደሆነ ተቃዋሚ ተነስቶ ይገለብጠናል ማለትን ካወቁ መጀመሪያውንም ትክክለኛውን ቃል ይሰጣሉ። አንዴ በውሸትም ሆነ በእውነት እኛ ተተናገር ማንም አይቃወምና አይገለብጥም ታሉ ግን ይባልጋሉና ለዛ ስል ነው እነዚህኞቹን በተጠባባቂ መብት የሰጠኋቸው ማለት ነው። አው የካፉ አንቱረድ አይማኑን ባዕድ አይማኒም ወይም እነሱ በውሸት ምለው ያረጋገጡትን ነገር እንደገና ሌላ እውነተኞች መጥተው መሀላውን በመሀላ ይሽሩብናል ማለትን ሲፈሩ ተወድሁ እንዲስተካከሉ ነው። ወተቁላ ለማንኛውም አላህን ፍሩ ወስመው የሚነገርና የሚመከራችሁን ሁሉ ስሙ። ወላ ላ የድር ቀውመ ልፋሲቂን አላህ አመጠኛ የሆኑና ከፍቃዱ ያፈነገጡትን ሰዎች ወደ ነጃ መንገድ አይመራቸውምና ይህ እንዳይሆን እናንተ እወቁና ተጠንቀቁ በላቸው ይላል። ይህ እንግዲህ የመጣበት የራሱ የሆነ ምክንያት አለው። ሁለት የክርስትና እምነት ተከታዮች ግለሰቦች ነበሩ በመዲና ይባላል። እነሱም አንደኛው አዲይ ኢብኑ በዳ ይባላል፣ ሌላው ተሚሙ ዳሪ ይባላል። ሁለቱም ክርስቲያኖች ናቸው በነቢያችን ጊዜ ነው አለይሂ ሰላቱ ወሰላም። እና ለንግድ ጉዳይ ወደ መካ ይመላለሱ ነበር እነዚህ ሁለት ግለሰቦች። እነሱ ወደ መካ እየተመላለሱ ሲነግዱ አንድ አዲስ የሰለመ ልጅ ሰህሚ ይባላል። ስሙ አልታወቀም። የበኒ ሰህም ተወላጅ በመባል ነው የሚጠቀሰው። እሱ ልጅ እናንተ ጋራ እኔ ስራ መስራት እፈልጋለሁ፣ ንግድ አብሬያችሁ ልሂድ ብሎ ጠየቃቸው ይባላል። እሺ ብለው ይዘውት ይሄዳሉ። ወደ መካ ሲጓዙ ተመድና ድንገት መሀል መንገድ ላይ ይታመምባቸዋል፣ በረሃ ውስጥ ማለት ነው። የልጅ በሚታመምባቸው ጊዜ ህመሙ እንደማያድነው አወቀና ብልጥ ነገር ነው። መቼም እዛ ጊዜ የነበሩ ሙእሚኖች በጣም ጠል ናቸው፣ በሁሉም ነገር አይቀደሙም ነበረ። ስለዚህ ምን አደረገ? ትንሽ ብጫጭ ወረቀት ወሰደና የእቃ ዝርዝሩን ሸቀጡን በሙሉ መዘገበ ይባላል። እና ይህን እንዲህ ያለ እቃ አለኝ፣ እነገሌ ጋር ነው የሄድኩት። እኔ ምናልባት እንግዲህ አንድ አደጋ የደረሰብኝ እንደሆነ ሸቀጤን ለነገሌ ልኬላቸዋለሁ በማለት ለቤተሰቦቹ ይጽፍላቸዋል። ይችን ወረቀት በሚገባ ዝርዝር እቃውን ታሰፈረባት በኋላ እነሱ ሳያዩ ጥፍጥፍ አድርጎ ሸቀጡ ውስጥ ይወሽቃታል ማለት ነው። ከዛ በኋላ እነሱም እንግዲህ እርግጥ ተንከባክበውታል እንደ ጓደኛ፣ በራሴ በግርጌ ብለው አስታመው ቀበሩ። በመጨረሻ እሱ ገና ነፍሱ ከማለፏ በፊት በጣም እንደደከመ ኑዛዜ ልንገራቸው አላቸው። እኔ ምድን አይመስለኝም፣ እናንተ እስካሁን መቼም በእውነቱ በሚገባ አስታማችሁኛል፣ አመሰግናለሁኝ። አሁን ግን እዚህ የምቀር ከሆንኩኝ ይህ ሸቀጥ እንግዲህ በእናንተ ላይ ነው የሚጣለው አደራው። ያው እኔም እንዳስደሰታችሁኝ ይህ ሸቀጥ ደግሞ ለቤተሰቦቼ ማድረስ አለባችሁ። አደራችሁን እንግዲህ የኔን አይጣችሁ ይህን ሸቀጥ ለቤተሰቦቼ እንድታደርስልኝ ይላቸዋል። አረ እንደው አንተን ያድነን እንጂ ለዚህ አትስተልግደለም ይሉታል። በዚሁ ተማምነው እሱ ይሞታል። ያንን ሸቀጥ እነሱን ተረክበው መካ ደርሰው ሽጠው ለውጠው መልሰው እንግዲህ ይሄዳሉ ወደ መዲናቸው ማለት ነው። እና ከሸቀጡ መካከል አንዲት በጣም የምታጓጓ እቃ ያገኛሉ። ሌላውም በእምነታቸው ሊያደርሱ ነበረ። እሷ ምንድናት? የብር ኩባያ ናት። ከብር የተሰራ ኩባያ እንደገና በወርቅ የተንቆጠቆጠች ናት። ዙሪያዋን እንግዲህ እንደ አበባ ወርቅ የተነደፈባት ናት። ራሷ ብር ናት። እንግዲህ ውድ እቃ ስለሆነት 300 ድርሃም ሸጧት ይባላል። እና እሷን ቢሸጥ ያው ብዙ አታስታውቅም፣ ለእኛም ጥሩ ዋጋ ስለምታወጣ ትጠቅመናለች በማለት ሌላውን እቃ በአማናቸው ሲወስዱ ይችን ብቻ ሰርቀው ይሸጣሉ ማለት ነው። እዛ ተመልሰው መዲና ያው እንግዲህ ሰውየው መንገድ እንደሞተባቸውና አሳመው እንደቀበሩ አደራ እንደተጣለባቸውና ሸቀጡን አሁን በታማኝነት ይዘው እንደመጡ ለቤተሰቦች መርዶ ጋራ ይህን አደራቸውን አደረሱ ይባላል። ቤተሰቦችም በጣም አመስግነው አድንቀው ያን ሸቀጥ ተቀብለው ሀዘናቸውን ሲሉ ሰነበቱና በመጨረሻ ያንን ሸቀጥ እንግዲህ ያው መክፈት አይቀርም፣ ሲከፈት ትንሽ ቡጫቂ ወረቀት ውስጥ ተወሽቃ ትገኛለች። እነሱ አላዩም ያችን ወረቀት። አሁን ይቺ ወረቀት ተከፍታ ስትነበብ ጊዜ ሌላው ሁሉ ሸቀጥ ልክ እነሱ እንዳስረከቡት በዝርዝር በሙሉ ተገኘ። ያቺ የብር ዋንጫ የምትባል ግን ጠፋች ማለት ነው። የዚህ ጥርጣሬ ገባቸው የሟች ወገኖች ማለት ነው። እቃዋን ደግሞ ያውቋት ነበረ እነሱ። የዚህ ጊዜ እንደገና ጥርጣሬ ተሰማቸውና ሰዎቹን መልሰው ጠየቋቸው። እርግጥ ያው እናንተ በጣም እናመሰግናለን፣ ለእኛ ብዙ ደክማችኋል፣ ወንድማችንን አሳማችሁ ቀብራችኋል፣ ሸቀጣችንን አምጥታችኋል። አሁን ግን እንደው ስናሰላስል ጊዜ ምናልባት የረሳችሁት እቃ ይኖር ይሆን እንደ ብለን እንደገና ልንጠይቃችሁ መጣን አሉ። ቀደም ሲል የምናውቀው እቃ ነበር ይዞት የሄደው። እሱን እቃ ታሞ በነበረበት ጊዜ ሽጧል እንዴ? ለመታከሚያ ወይም እንደው ለስንቅ መደጎሚያ ምናምን ብሎ የሸጠው የለወጠ ይኖር ይሆን አሏቸው፣ በብልጠት ማለት ነው። እነዛ ደግሞ በየዋህነት አሁን ሽጦ አባክኗል ቢሉ ያመልጡ ነበረ። ኧረ ምንም ነገር የሸጠው የለወጠው የለም፣ እንደው ሸቀጡ እንዳለ በሙሉ ነው ትቶ የሞተው እንጂ አንድም እቃ አልሸጠም አሉ። የዚህ ጥርጣሬያቸው የበለጠ አደገ ማለት ነው። እንግዲያስ አንድ ነገር ተደርጓል አሉና፣ እንግዳውማ እንዲህ አይነት እቃ ወስዶ ነበረ፣ የብር ኩባያ ነበረች፣ እሷስ የደረሰ ሲሉ፣ አይ እሷን አላየንም፣ ይቅርታ አድርጉልን አሉ። ይህች እንግዳው ትንሽ ቆዩና እንዳውም ደብዳቤ አግኝተናል አሏቸው። ያፈርጡ ነው። ደብዳቤ ዝርዝር እቃውን ይናገራል። እሷም እዛው ተዘግባለች፣ ቀደም ሲልም እሷን እንደወሰደ እኛ እናውቃለን፣ ወይ ስጡን አለበለዚያ እንግዲህ ወደ ዳኛ መሄዳችን ነው አሏቸው ማለት ነው። የዚህ እነዚህ አፈሩና አንድ ጊዜ ወደ ኋላ መመለስ አልፈለጉም። የፈለጋችሁትን አድርጉ እንጂ እኛ አላየንም አሉ። የዚህ ተከሰው መጡ ነብዩ ጋር ማለት ነው። ሙስሊሞች ስለሆኑ ከሳሾቹ የእሳቸው እንግዲህ ባለስልጣን ነብዩ ናቸው እና ነብዩ ጋር መጧቸው። ይህ ጊዜ እንደዚህ እንደዚህ ሁነናል ሲሉ በምን መልክ እንግዲህ ማስረጃ የለም ከእነሱ በስተቀር ሌላ ምስክር የለም። ተታዙ አላህ ስብሓነሁ ወተዓላ ምን አደረገ? ይህን አያት አወረደላቸው ለነብዩ ማለት ነው። እንግዲህ መጀመሪያ እንዲህ አይነት ጓደኛማ ሁነው በረሃ ላይ ሞት የደረሰበት እንደሆነ አንድ ሙስሊም የሆነ ሰው ብቻ ኑሮ ሙስሊም ነበረ ኑዛዜውን መቀበል ያለበት፣ ከሌለ ግን ካፊር ቢሆን መቀበል ይችላል በመሰረቱ። እነዚያ ሰዎች ደግሞ ከተጠረጠሩ አስር ሰዓት መስጊድ ቅራቸውና ሚንበሩ አጠገብ ሚንበረ ነብይ አለይሂ ሰላቱ ወሰለም ይሄንን ካላየንም አልቀን አናውቅም ብላችሁ ማሉ ብለህ አስመላችኋል። እዛ ከማሉ እንግዲህ ያው ምለው ይብሉት ሌላ ምንም መፍትሄ የለም ማስረጃ ስለሌለ ድረስ ተባለ። በዛ መልኩ ተጠሩ ማሉ ይሸታቸውን ማለት ነው። ምለው እንግዲህ ተማሉ ምን ይደረጋል ተብሎ ነገሩ ተረሳስቶ ያለ የዚህ የሟች ወገኖች መካ ድንገት ይመጡና ለስራ ጉዳይ እገባይ ላይ ያጭንቃ ያገኙታል ማለት ነው። ያጭቃት ግን ታዋቂና ተቃይቱ የገሌ ቃናት ተብላ ተያዘ። እነዛ ሰዎች ከየት አገኛቸዋት ተብሎ ሲጠየቁ ያዟት ሰዎች ገፍተናት ነው ከየት ከነ አዲጅ ያሉ ከነዛ ሰዎች ማለት ነው። ተጋለጡ ማለት ነው። ፈይን ዑቲራ ማለት ይሄ ነው እንግዲህ። ትናንትና አላየንም አልሰማንም ሲሉ የነበሩ ሰዎች እንደገና የሸጡት እቃ ሰው እዚህ ላይ ተገኝቶ እነሱ ናቸው የሸጡብን ካለ አለቀ ማለት ነው። በይህ መልክ እንግዲህ ከተጋለጡ እነሱ ግን አሁንም በክደታቸው ቀጥለውበታል። ምን ይሆን እነዚህ ሰዎች ዝም ብለው ለጠፉብን እንጂ እኛ አናቅም አሉ። ጥሩ እንደዚህ ከሆነ እንግዲህ እኔ ደግሞ ለእነዚህ ለሟች ወገኖች መብት ይሰጣለሁ አላለም። የሟች ወገኖች ይችን እቃ በእርግጠኝነት የሚያውቋት ከሆኑ ሁለት ግለሰቦች አቅራቢያ ወራሽ ከሆኑ ይነሱና ይህች እቃ የእኛ ናት ወንድማችን ያው በእጁ ይዟት እንደሄደም እናውቃለን በማለት ሁለታቸው ምለው ቃላቸውን ይስጡ። ይህን ከሰጡ በኋላ የእርግጠኞቹ የምስክር ቃል ውድቅ ይደረግና የእነዚህኞቹ ጸድቆ ንብረቱ ወደ ባለቤቱ እንዲመለስ ይደረጋል ተባለ ማለት ነው። በዚህ መልክ እንግዲህ እነዚህ የሟች ቤተሰቦች ሂደው እቃው የእነሱ እንደነበረ አረጋግጠው ሲመሰክሩ ተረቱ ማለት ነው። ይህ ጊዜ እነዛም እንግዲህ መረታታቸውን ሲያውቁ እንደገና ራሳቸውን አጋለጡ። በእውነቱ እኛው አሳስታን ነው እንጂ ቃይቱ ያው ሽጠናታ ልክ ነው በማለት አመኑ። በዛው ሰበብ እንዳውም ፊት ክርስቲያኖች ስለነበሩ ይህ እስልምና እውነትን በጣም የረቀቀ ነገር ነው ጌታ ነው እንዲያርገ ያጋለጠን በማለት ይህንንም ተቀበሉና እንደገና ታሪኩን ልክ አላህ እንደጠቆመው በዝርዝር ተረኩት ራሳቸው ዙረው ይባላል። ከዚህ የምንገነዘበው ቁም ነገር እንግዲህ ሙስሊሞች በዛቾች በጣም ንቁዎች እንደነበሩ ነው ማለት ነው። በጥላት በማንኛውም አቅጣጫ የማይበሉ እና የማይቀመሱ እንደነበሩ መጀመሪያውንም ሰውየው እንደሚሞት አውቆ ኑዛዜውን ከመናገሩም በተጨማሪ እንደገና ደግሞ የምስጢር ደብዳቤ ጽፎ ማስቀመጡ ሙስሊሞች ምን ያህል ንቁዎች እንደነበሩ ያሳየናል ማለት ነው። ይህንን ማድረግ ደግሞ ዲኑ በጣም ይፈልገዋል። አንድ ሰው በግዴለሽነት እንዲሁ ዝም ብሎ ንብረቱን አዝረትርኮ መሞት የለበትም። ለተገኘው ሰው ሙስሊም እንኳ ባይኖር ላሉት ሰዎች ኑዛዜ መናገርና መልእክት ማስተላለፍ ይኖርበታል ማለት ነው። እነዚያ ደግሞ አደራ የተጣለባቸው ሰዎች እምነታቸውን አጉድለው ቢገኙ አላህ ይቀይ ብሎ ማለፍ በቂ አይደለም። በማንኛውም በፖለቲካዊም ሆነ በኢኮኖሚያዊ ዓለም ሙስሊሞች መበለጥ የለባቸውም። አሁንም የተለያዩ መረጃዎች ከተገኙ በዛ መረጃ መሰረት ያጭበረብሩ የሚሞክሩትን ሰዎች ተከታትሎ ፍርድ መስጠት ይገባቸዋል ማለትም ያስተምረናል።